الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. كذب الذين أنّنا أستباب لوال من قبلهم كمكة بشركوش نبرو تزبوشم አስተባብለዋል። ፈአታሁም አልዓዛብ ቅጣቱም መጣቸው። ፈአታሁም መጣቸው አልዓዛቡ ቅጣቱ ምን ሐይሱ ላ የሽዑሩን ከማያስቡት ቦታ ምን ሐይሱ ቦታ ላ የሽዑሩን ከማያስቡት ቦታ ቅጣቱ ካልጠበቁት ቦታ መጣቸው። الله الله أقم مساتشو الخزية وردة في الحياة الدنيا بدنيا واحي وطلاي بزيش بمدراوي وطلاي وردة أقم مساتشو ولهم اللاتشو ولعذاب الآخرة عفوا ولعذاب الآخرة يأخيرا وقتاد دمو አክበሩ የከፋ የበለጠ ነው። ንጁም ኖ ያልሽ ምንድን ነው? ኦኬ ወለዓዛቡ ልአኺረቲ የአኺራው ቅጣት ደግሞ አክበሩ የከፋ ነው። ለውካኑ ያዕለሙን የሚያውቁ ከሆኑ የሚያውቁ ቢሆኑ የአኼራው ቅጣት ደግሞ የከፋ ነው እና ይሄን የአኼራውን ቅጣት መክፋቱን አውቀው በተመከሩ ነበረ። ይሄን የአኼራውን ቅጣት መግዘፉን ግዝፈቱንና ክብደቱን ቢያውቁ አውቀው በተመከሩ ነበረ። ወለቀድ ደረብና በእርግጥ አርገናል አስቀምጠናል ሊናስ ለሰው ልጆች ላይ ፊ ሀደል ቁርአን በዚህኛው ቁርአን ላይ ሚን ኩል መሰልን ከሁሉም ነገር ምሳሌን አስቀምጠናል ለዓለሁም የተዘከሩ ይገሰጹና ይመከሩ ዘንዳ። ይህን ተነባቢ የሆነ ቁርአን በተነባቢ በሆነ ቁርአን ነው የሚገሰጽና ምሳሌን ያስቀመጥ ነው። አረብያን በአረብኛ ቋንቋ ሆነ ገይረ ዚ ወጅን ከጥመት ውጭ የሆነ ለአለሁም የተቁን አላህን ሊጠነቀቁትና ሊፈሩት ይከጀላልና በሱ ላይ ከማሻረክ በሱ ላይ ከማጋራት ሊጠነቀቁት ይከጀላልና። ደረበ አላሁ አላህ አስቀመጠ መተለን ምሳሌን አስቀመጠ ረጁለን አንድን ሰው ፊሂ በሱ ላይ ሹረካኡ የተጋሩ እንትን ሸሪኮች አሉበት ሙተሻኪሱነ በሱ ላይ ይጋጫሉ አንዱ የሆን ነገር ይላል አንዱ የሆን ነገር ይላል። ወረጁለን አንደኛው ደግሞ ሰለመን ግል ነው ግል የሆነ ንጹህ የሆነ ነው ለረጁልን ለሌላ ሰው ንጹህ የሆነ ሸሪክ የለበትም ማለት ነው። ሀል የስተውያኒ መተለን በምሳሌ እነኚህ ሰዎች እኩል ይሆናሉ? በዚህ አንዱ አንድ አንድ አዘዋል ይሄኛው አንድ አዘዋል እኩል አይሆንም ማለትም ያ ማንነቱን ለጣዖትና ካላህ ውጭ ለሆነ ነገር ባለቤትነት አድርጎ ሰጥቷል ማለት ነው። እና አንዱን ሲያዘዝ አንዱ ይከፋበታል፣ አንዱን ሲያዘዝ ለአንዱ ይከፋበታል። ይሄኛው ደግሞ ለአንድ ሰው ራሱን አስገዝቷል ለአላህ ማለት ነው። አስተክሩላህ ለአላህ ሰው አስገዛ ነው። ይሄኛው ሰውዬና ይሄኛው ሰው እኩል ይሆናል አይሆንም? አልহামዱሊላህ ምስጋና ለአላህ ይገባው። ይሄን ሀቅ እንደዚህ ግልጽ አርጎ በምሳሌ ላስቀመጠ በእነሱ ላይ ሁጃ ላቆም አላህ ጥራት ይገባው። በል አክሰሩሁም ይልቁንም ብዙዎቻቸው ላ ያዕለሙን አያውቁም። እውነትን አያውቁም፣ አውቀው አይከተሉትም። ኢነከ አንተ እኮ መይቱን ሟች ነህ ያ ሙሐመድ ሰለላሁ ዐለይሂ ወሰለም። ወኢነሁም መይቱን እነሱም ሟቾች ናቸው። እና በዚህ መካከል ሱማ ኢነኩም ነን ከሃዲዎችም ሙሽሪኮችም ሟቾች ናቸው። ሱማ ኢነኩም ከዛ በኋላ እናንተ የውመል ቅያመት የቅያም ቀን ዒንደ ረቢኩም ጌታችሁ ዘንድ ተክተስሙን ትከራከራላችሁ። ከዛስ አላህ በትክክልና በአድ ምንም ሳያዛንፍ መካከላችሁ ንጹህ በሆነ ፍርድ ይፈርዳል ማለት ነው። ፈመን አዝለመ ማን የበደለ አለ ወይም ከሱ በላይ በደለኛ የለም። ሚመን ከዘበ ካስተባበለ ሰው አላላህ በአላህ ላይ ወከዘበ እንደገናም ካስተባበለ ሰው የበለጠ ወንጀለኛ የለም በደለኛ የለም። በምን ብስድቅ በቁርአን ላይ ኢዝ ጃአሁ በመጣው ጊዜ ሞ ከአላህ ያስተባበለ ከአላህ ላይ የዋሸ ሲባል ምን በማድረግ በአላህ ላይ በማጋራት ለአላህ ልጅ አለው በማለት ወይም ደግሞ ለሱ ያልተሰጠውን ራእይ እኔ እንደዚህ ዋህይ አየው እንደዚህ ዋህይ መጣልኝ ለሱ ያልተሰጠውን በማለት ማለት ነው። ወደሱ ላይ ዋህይ ሳይወርድ ሌላም ደግሞ ከአላህ ቀጥሎ ወከዘበ ብስድቅ ከሱ በላይ ማን ያስተባበለ አለ በእውነቱ እውነቱ መጣው ጊዜ ወላ አሐድ አዝለመ ሚመን ከዘበ ብልሐቅ አለዚ ነዘለ አላ ሙሐመድን በሙሐመድ ላይ ባወረደው ነገር ላይ ካስተባበለ ሰው የበለጠ በደለኛ የለም። እዝጃአሁ በመጣው ጊዜ እሱ ጀሀነም ውስጥ አደለም ወይ እንደዚህ ያስተባበለው ሰው አለይሰ ፊ ጀሀነመ በጀሀነም ውስጥ አይደለም ወይ መስወል ልካፍሪን ለካዲያኖች ዘውታሪ በሆነችው ነው ማለት ነው። ፊናሪ ማዋሁ ወመስከኑን ሊመን ከፈረ ቢላሂ ወለም ዩሰድቅ ሙሐመደን ሰለላሁ ዐለይሂ ወሰለም ወለም ያዕመል ብማ ጃአ ቢሂ በላ ነው ማለት ነው። አለይሰ አደለምን ፊ ጀሀነም በጀሀነም ውስጥ አደለምን መስወን ልልካፍሪን ለካህዲያኖች መኖሪያ በሆነችው ዘውታሪ መኖሪያ በሆነችው አደለምን ነው ማለት ነው። ወለዚ ጃአ ብስድቂ ያ በእውነት የመጣው ወሰደቀ ቢሂ እሱንም የተከተሉት ሳዚጋቅድም ረሱል ስ ላ የመጡበትን ትክክለኛውን መንገድ የተከተለውን ማ ያካታል ማለት ነው። ኡላኢከ እነሱ ሁም ኡላኢከ እነዛ ሁም እነሱ ናቸው አልሙተቁን አላህን የሚጠነቁት ወይንም ሽርክን በአላህ ላይ ማጋራትን የሚጠነቀቁት ማለት ነው። ግልጽ ነው ጀማ። ያ ወለዚ ያ ጃአ የመጣው ብስድቂ በትክክል በእውነት በስራውም በንግግሩም ማለት ነው الانبياء واتباعهم ነብያትና ተከታዮቻቸው وصدق به በሱ ላይ ያመኑት ኢማንን ወአመለን አምኖም ከስራ ኡላኢከ አምኖም ከመስራት ጋር ማለት ነው ኡላኢከ እነኛ هم እነሱ المتقون اللهን ፈሪዎች ናቸው جمعوا خلاصة خصال التقوى يتقوى الملكة أسايته والمالتنا شاؤنا بس لهم لنسوا ما يشاؤنا ميشوتنغر ميفلغوتنغر على الله تشو عند ربهم بتاتشو زند ذلك يه جزاء المحسنين يبقوا سريوش يطروا سريوش من دانو يتاتشو نغر انك فلقوت نغر ميقرب اللاتشو يبقوا سريوش من دانو ليكفر الله عنهم الله لمراتشو ليابس اللاتشو يفلقال عنهم كالنسو أسوأ الذي يا يكفرون عملوا يسروتن يكفرون نغر يكفرون جلاتشون ሊያብስላቸው ሊምራቸው ይፈልጋል ወይጅዜሁም ሊመነዳቸውም ይፈልጋል አጅረሁም ምንዳቸውን ቢአሕሰን ለዚ ያ በዛ በተሻለው ካኑ ያዕመሉን ሲሰሩት በነበረው በተሻለ ሁኔታ ሊመነዳቸውም አላህ ይፈልጋል ምን በማድረጋቸው መልእክተኛ የመጣበትን መንገድ አውቀው በሱ ላይ አምነው በትክክል የሰሩት ማለት ነው አላህ ይወፍቀን አለይሰ الله الله አይደለምን ቢካፊን አብደ ባሪያ ባሪያውን በመጠበቅ በኩል በቂ አይደለምን አለይሰ الله الله አይደለም ቢካፊን አብደ ባሪያውን በመጠበቅ በቂ በባሪያው በቂ ካፊ ማለት በቂ ማለት ነው አለይሰ الله بكافٍ عبده عبده محمد صلى الله عليه وسلم وعيد المشركين وكيدهم من يناله بسوء የሙሽሪኮችን ዛቻና ተንኮላቸውን በእነሱ ክፋት እንዳይደርስበት ማለት ነው እንዳይደርስባቸው صلى الله عليه وسلم ለባሪያው ማለት ነው ባሪያው እዚህ ጋር የተገለጸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማለት ነው። አለይሰ الله الله አይደለምን ብካቱን በቀይ አይደለምን አብደሁ ባሪያውን ማለት ነው። ከሙሽሪኮች ተንኮልና ከነሱ እንትዛቻ በመጥፎ ነገር እንዳይደርሱበት ማለት ነው። እንዳይደርሱባቸው ويخوفونك ያስፈራሩሃል بالذين بنኛ من دونه ካላሁች ነገር ባሉት በላትና በኡዛ የነሱን ትወረድብህ እያሉ ማለት ነው ነገር ግን አላህ ደግሞ ከነሱ ከዱንያውም ከዲኑም ተንኮል አላህ በላ انه سيكفيه في امر دينه ودنياه አላህ በዱንያውም በአኺራውም ጉዳይ በቂው ነው በባሪያው ላይ በመሐመድ ሰለላሁ ዐለይሂ ወሰለም ማለት ነው ومن يضلل الله الله ያጠመመው ሰው ከማለሁ ለሱ የለሁም من هاد ሚያቀናው ሰው እንደዚህ በማስተባበሉና በሐቁ ነገር በማስተባበሉ ሐቅ ነለቀበልን በማለቱ የተነሳ الله ያጠመመው ሰው እሱ ሚያቀናው ሰው የለም ومن يهدي الله الله ياقنا وسوقنون منجد اسو تنقساقسو حقو يمطابتن منجد حقو لمكتل يطارا سو بمطارو تنسى الله يمراو سو دمو كماله لسو يدو من مذلل نياطمو تقنو منجد معناتنا عليه الصلاه الله يدلمن بعزيز الشنافي አይደለምን በምን አሸናፊ በሱ ላይ የካዱትን ያመጡትን በመቅጣት አሸናፊ አይደለምን ዚንቲቃም የመበቀል ባለቤት አይደለምን ነው ማለት ነው أليس الله بعزيز في انتقامه من كفرة خلقه؟ أليس الله الله إذا لمن بعزيز في انتقامه السو بما بقل من كفرة من كفرة خلقه بس لا كهادوت فطرانو تشو يما بقل بارب هذا لمن ومن عصاه يوم الجلون إن بيعلهم سو معناته ومن من عصاه إن بيعلهم سو بما يما بقل بارب هذا لمن نو معناته ولئن سألتهم ما شاء الله جزاكم الله خير الجزاء بارك الله فيكم انجديش انت مش موكل بنت انت مش انت بكارك على الناغة مشتار استمعتوا على بالعالمين الصلاة والسلام على رسول الله صلى الله عليه وسلم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقهوا قولي كذب الذين يستبعدوا من قبلهم كمكة مشركوت بفيت يستبعدوا مالتهم إن نوح إن لوط إن صالح هزبوت يستبعدوا كمكة قريشوت كما كان مشركوت بفيت يستبعدوا فأتاهم الله تعالى عذاب القتال من حيث لا يشعرون إنسو كم تبقوا بوتا ساهم إنسو كاسموا بوتا እነሱ ለምሳሌ እንጠብቁት የነበረ ዱላ ነገር የሚጠብቁ ቢሆን የነኑ ህዝብ አላህ ባላሰቡት ነገር በውሃ ከሰማይ ውሃ በማውረድና ከመሬት ውሃን በማውጣት አጠፋቸው ማለት ነው። እነሱ ባላሰቡት ነገር የሳኒ ህዝቦችም እንደዛ እነሱ ሰራዊትን ነበር የሚጠብቁት አላህ ደግሞ በኒፋስ ነው ያጠፋቸው። እነሱ ያላሰቡት ነገር ነው አላህ ያጠፋቸው። ምን ሀይሱ ላይ ሽዑሩን فأذاقهم الله والله قمصاته الخزي وردتهم أقمصاته في الحياة الدنيا بذلك الدنيا عليهم وردتهم أقمصاته ولا عذاب الآخرة يا آخرة أقدم أكبر يبلتنا لو كانوا يعلمون ميعكوك هنا الناس يردوك هنا يا آخرة بآخرة متبقاته كتات بعد الدنيا فعدنا يبلتنا ولكد برقد ربنا على الرجل للناس لسو في هذا القرآن بزي القرآن من كل مسر كهل المسال على الرجل لك لسوا لعلهم يتذكرون إن بمكرون إن بكثروا بزي المسال على الرجل لك قرآن عربيا فعربين يقعون قائم النبابين قرآن عربي غير زي وزن كتمت وجي هنا لعلهم يتقون إن بتنككون إن بكرون ضرب الله مثلا الله مثال على الرجل رجلا عند سو فيه بس شركاء معناتهم عند سو شركاء هونو مستردلوت مثال على الرجل متشاكسون بسهم يمكراكروا عنده نعزوال عنده ليلة نغر عزوال عنده وهم طرال عنده بيت نعزوال بسهم مثال على الرجل ورجلا ليلة عندما سو سلاما لرجل عند سو بيتشا ያደረገው ባሪያ ሐልየስተያ እነዚህ ሁለቱ አንዱ ለሶስት ሰውና ለአራት ሰው የሆነ ሰውና አንድ ደግሞ ለአንድ ሰው የሚታዘዝ ሰው ሐልየስተያ ለምሳሌ እነዚህ ሁለቱ እኩል ይሆናሉ እኩል አይሆኑም። እነሱም አንድ አላህን የሚገዛና 300 ጣዖታትን ብዙ ነገርን የሚገዛ ሰው እኩል አይሆንም። አልሐምዱሊላህ ለአላህ ምስጋና ይገባ በአክሰሩሁም بل اكثرهم برجت بزو بل اكثرهم لا يعلمون برجت بزو بزوتو ايردم اياكم ايردم اياكم ميتون يا محمد صلى الله عليه وسلم انتم مواتنا وانهم ميتون الناس مواتنا ثم انكم انتم لكم يوم القيامه بقيامه كان عند ربكم በጌታችሁ ዘንድ ተከስሙን ትከራከራላችሁ አላህ ከዛ ፍርዱን ይሰጣችኋል። እነሱ ሞት ለአንተ ብቻ መመኙልህን እነሱ ሟቾች ናቸው አንተም ሟች ነን ሁላችሁም ትሞታላችሁ በእኔ ፊት ደግሞ ያደረጋችሁትን ነገር ሁሉ ትከራከራላችሁ፣ በዚያ እፈርድላችኋለሁ ይላችኋል አላህ ሱብሓነሁ ወተዓላ። ፈመን አዝለሙ ማን ነው በዳ ሚመን ከዘበ ከአስተባበለ አላህ በአላህ ላይ ካስተባበለ ሰው በአስዋሸ ሰው የበለጠ በዳይ ማን ነው? ወከዘበ ያስተባበለ ብስድቅ በእውነት ላይ በሀቅ ላይ በቁርአን ማለት ነው። እዛአሁ ቁርአን ግልጽ ሆኖ ሲመጣለት ካስተባበለና በአላህ አንድነት ካስተባበለ ሰው የበለጠ በዳይ ማንም የለም። አለይሳ ፊ ጀሃነም አለይሳ አይደለም እንደ ጀሃነም እሳት መስዋን ለካፍሪን ለካዲያው ለካሃዲያኖች መኖሪያ አይደለችም እንደ ወለዚ ያ ጃ አብስቂ እውነትን ቁርአንን ይዞ የመጣ ወሰደቀ ቢሂ ይዞ ሲመጣም ደግሞ ሙእምን የሆነ ሰው በሱ ያመነ ሐቅ ነው ብሎ የተቀበለ ኡላኢከ እነዛ ሁለቱም ሁሙ ልሙተቁን እነሱ ቤታቸውን ያፈሩና ጥንቅቆች ማለት እነሱ ናቸው። በሌላ ተፍሲር ደግሞ ማለት እነዚህ ሁለቱ ረሱልና ሰለላሁ ዐለይሂ ወሰለም አቡበክር ሲዲቅ ናቸው ማለት ነው። እሳቸው ዓለም አስተባበር ወዳው ረሱል ይዞ የመጡትን ቁርአን የተቀበሉት እነሱ ናቸው። ሁለት ረሱልና ረሱል ይዞ የመጡትን ቁርአን የተቀበሉት መጀመሪያ አቡበክር ሲዲቅ ናቸው ማለት ነው ረዲየላሁ ዐንሁ። እነዚህ ሁለቱ ሁሙ ልሙተቁን አላህን የሚፈሩና ጥንቅቆች እነሱ ናቸው። لهم لنسو علات ما يشاؤون يفلقون عند ربهم حبيتاتشو زند يفلقون نظر على الله ذلك هي جزاء المحسنين بقوا لمسهروت من دانو ليكفر الله عنهم الله ما بسلاتشو أسوأ الذي عملون ما لكم سو نجمتهم سو نعنا عند نظر انتم بفيت سروت انتفاتاتشو الله يبسلاتشو ويجزيهم لمن ادعتوا اجرهم من دان باحسن الذي كانوا يعملون لمثال اني اهون لو سرا الدنيا لا 60 عام 40 عام ان الله من بنجزا انت بنجزا بنجزا تنش كده ين الله لنيا لمن ادان لزلالم انت ما يقطرون جنه ما يسكن لذلك باحسن الذي كانوا يعملون اني كان سرا يبلك من ادان معناته الله كمن ادات سوت غير الله አለይሰ አላሁ ቢካፊ አብድ አላህ በቂ አይደለም እንደ ለባሪያው በቂ አይደለም እንደ ለጠበቃ በኩል ከሱ የበለጠ የሚጠብቀው ሰው ማንም የለም አላህ በቂ ነው። ወይከውፉነከ ያስፈራሩሃል ቢለዚነ ሚን ዱኒሂ ከአላህ ሌላ የሆኑትን ጣዖቶች ያጠፉሃል ይቀጥፉሃል ይገሉሃል ምናምን እያሉ ያስፈራሩሃል። ግን አላህ ለአንተ በቂ ነው። እነሱ ጣዖቶች ማለት እነዚህ እንጨት የሚሆን ምንም ቢሆን ማለት ሊጎዱም ከፈለጉ አይጎዱም፣ ሊጠቅሙም ከፈለጉ አይጠቅሙም። አላህ ለአንተ በቂ ነው። ወመን ዩድንላሁ አላህ ያጠመመው ሰው ማለት ነው። ያጠመመው አላህ ዝም ብሎ ሰውን አያጠምም። ሀንም እያየ እየሰማ እያዳመ ሁሉ ነገር ዋይን እያየ ይሄን አያስፈልገኝም ብሎ መጥፎ መንገድ የተከተለ ሰው አላህ በዛው ይተዋል ማለት ነው። ወመን ዩድልላህ አላህ ያጠመመው ሰው ፈማ ለሁ ምን ሀድ የሱ መሪ የለው የሚያቀና ሰው የለም ማለት ነው። ወመን ያህዲላሁ አላህ ደግሞ ጥሩ መንገድን ደግሞ የመራ ሰው እሱ ደግሞ አሁን ሼኮችን እያዳመጠ ቁርአን እያነበበ ጥሩ ነገርን ከመረጠ አላህ ደግሞ በዛ ነገር እንትን ያግዘዋል ማለት ነው። ወመን ይህድላህ ጥሩ መንገድ የመራ ሰው ፈማ ለሁ ለሱ የለው ምን ሙድል የፈለገ ሰው ዓለም ሁሉ ቢሰበሰብ እሱን ከመንገድ ከጥሩ መንገድ ማለት ነው ከረሱላችን መንገድ ሰለላሁ ዐለይሂ ወሰለም ከዲን እስላም የሚያላቅቀውና የሚያስወጣ ሰው የለም። አለይሰ አላህ አላህ አይደለም እንደዚ አዚዝን አሸናፊና ኢንትቃም በቀለኛ ማለት ምን በቀል አይደለም እንደ ማለት ነው።